والسلام ترمي ذي بدقب حديث ذا قومني لأنه إذا كذب العبد تباعد عنه الملك الموكل به مأميلا من نتن ما جاء به لأنه يعني أننا نحن ملائكة لنا هذا لم يتبقى الملائكة يتوكل للملائكة لنا عند سوى بميوى الشبت جزي يا ملائكة كذا وشيطان سوى كوت أو نقر شتا يتنسال وصلى الله عليه وسلم عند ما يريك أو علم ملائكة ويريك أو علم سوى بميوى الشبت جزي ملائكة يراك أو نمير ملائكة كراك وما نكربون شيطان يكربون مال لذي وشيط من جزي የሚያስከትለው ነገር አደጋ አደጋ ውሸት ውሸትን ያስከትላል ውሸት ሌሎችን ወንጀሎችን ያስከትላል ምክንያቱም ሰውየው መላእክት ያየራቀው በሸይጣን እየተከበበ ስለሚመጣ ማለት ነብዩ አለይሂ ሰላቱ ወሰለም ኢማሙ አህመድ በዘገቡት ሐዲስ የመጨረሻ ቀን መቃረቡን የቂያማ ቀን መቃረቢያ ትንሹ ምልክት ነውታል ውሸት የቂያማ ቀን መቃረቡን የሚያመለክት ትንሹ ምልክት إن من علامات الساعة الصغرى كثرة الكذبة يكا ما كان مكرمون كم يملكتو ملكتو تنش تننش علامة الساعة الصغرى مبالولو كبرال تننش ملكتو تشالو تللك ملكتو تشالو يكا ما مدرس ملكتو تشمالت تللك ملكتو تشمبالو ندجال ممتات عيسى مملس مهدي ممتات يمساسلو تنقروش ناجو تننش ملكتو تشتغمو ውሸት ማብዛት ህብረተሰብ ውስጥ ውሸት ከበዛ የቂያማ መድረስ ምልክት ነው ይላሉ ረሱል አለይሂ ሰላቱ ወሰለም علماءዎች ከዚህ ተነስተው ምን ይላሉ ውሸት በጣም ተንሰራፋ ማለት አሉ حق ነው صدق ነው ሰማይና ምድር የቆመው حق ላይ ነው ውሸት ተንሰራፋ ማለት ሰማይና ምድር የቆመበት ነገር ጠፋ ማለት ነው አይደል እንዴ ስለዚህ ቂያማ መቆም አይቀርም ማለት ውሸት ከበዛ ቂያማ የሚመጣው ለዛ ነው ምክንያቱም አንድ ማህበረሰብ ውስጥ እውነት ካልተንሰራፋ በስተቀር ውሸት ብቻ ካለ ያ ማህበረሰብ ሀያት የለው خلاص ميت ለዛ ነው ይላል علماءዎች ከዚህ ተነስተው ከነኛ ሐዲቶች ተነስተው ምን ይላሉ ان الذي يستديم على الكذب فقد اتى بكبيره من الكبائر ውሸትን የሚያዘወትር ሰው ከከባይር ወንጀሎች ውስጥ አንዱን እንደሰራ ይቆጠራል ይላሉ። ከባይር ወንጀሎች 7 ናቸው አይደለም እንዴ? በአላህ ማጋራት፣ ሰውን መግደል የመሳሰሉት ትልልቅ ወንጀሎች ማለት ነው። ከነኚህ ትልልቅ ወንጀሎች ተርታም ይከምስ ነዚህና ጋር የሚመደብ ጉዳይ ነው ማለት ነው። ውሸትን የሚያዘወትር ሰው فقد اتى كبيرة من الكبائر ከታላላቅ ወንጀሎች ውስጥ ከከባይር ወንጀሎች አንዱን እንደሰራ ይቆጠራል ለምንድን ነው ይሄንን የሚሉበት ምክንያት ዑለማዎቹ አንድ ሰው ውሸትን የሚያበዛ ከሆነ አሉ ከባይር ወንጀል ላይ መውደቁ አይቀርም ውሸትን በተደጋጋሚ የሚዋሽ ሰው ቀጥታ ወደ ትልልቅ ወንጀሎች እየመራው ነው የሚሄደው ከትንንሽ ውሸቶች እያደጉ ወደ ትልልቅ ወንጀሎች ነው የሚያልፉት ማለት ነው يقيما كان يوشيت آثارو من دهنا الله سبحانه وتعالى بقرآن الله من يقال سأل وشيتان سووش انديتنا تشوك يا ملايك ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين يقيما كان بأ الله لا يميو أشو سووش تايات شو الله على الله وجوه مسودة فتاتشو كسلو تقرطا والله يكاما كان وشيتامو تشمي اللي يبتيانو أليس في جهنم مثوى للمتكبرين إلى الله سبحانه وتعالى جهنم يمتكبروش منو رعا دلة من دي من ملشا ما رفع دلة من دي جهنم يكاما كان ملكتاتشو آثاراتشو وجوههم مسودة الله في تاتشو نجي كم يهونو سووش الله يهدر قلن اللهم بيض وجوهنا يوم تبيض الوجوه الله سبحانه وتعالى يكما كان أولئي وچن بمن ملكت من إلال وهذا يه يقاما كان إلال الله وهذا يوم ينفع الصادقين صدقهم እነተኞች እነታቸው የሚጠቅማቸው ቀን ዛሬ ነው ይላል አላህ። ዛሬ የእነተኞች እነት የሚጠቅምበት ቀን ነው። በጣም የሚገርመው ነገር በአላህ ላይ ይዋሹ የነበሩ ሰዎች ቂያማም ላይ አላህ ፊት ይዋሻሉ ይላል ቁርአን። ሱብሃንአላህ አላህም ፊት ቀርበው ይዋሻሉ። لم تكن فتنتهم إلا أن قالوا والله ربنا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون ثم لم تكن فتنتهم إلا أن قالوا والله ربنا والله ربنا ما كنا مشركين جيتاچን ባንተን ምላለን አሉ ሙሽሪኮች አልነበርንም አላህ ፊትም ቀርበው ውሸትን አልተውም። ሱብሃንአላህ እዚህ ምድር ላይ የለመዱት ውሸት እዛም አላህ ፊት ቆመው ያንኑ ውሸት ያንጸባርቃሉ ይላል። انظر الى الله سبحانه وتعالى انظر كيف كذبوا على انفسهم وضل عنهم ما كانوا يفترون يقطفوت የነበረው ነገር እንዴት እንደጠፋባቸውና በነፍሳቸው ላይ እንዴት እንደዋሹ ተመልከት ይላል الله سبحانه وتعالى قيامهم ላይ ያ አይነት ነገር ያንጸባልቃል። የውሸት አስባቦች ስንት ናቸው? ምንድናቸው? ውሸት ሰበቦቹ ምንድናቸው? አንድ ሰው ሊዋሽ የሚያስችለው ምክንያቶች ምንድናቸው? እንግዲህ የእነቱን ምን ያክል ቦታ አይተናል ውሸቱን ደግሞ አደጋውን አይተናል። طيب አንድ ሰው እንዲዋሽ የሚያደርገው ነገር ምንድነው? የመጀመሪያውና ሁላችንም የምናቀው ዋናው ምክንያት ምንድነው? ችግር ውስጥ እንገባና ከዛ ችግር ለመውጣት ስንል እንዋሻለን ነው አይደለም? አይደለም እንዴ? للخروج من المأزق عندي هون مقمق ውስጥ አደጋ ውስጥ ነው ድቅና ከዛ አደጋ ለመውጣት ስንል ዋሽተን ለመውጣት እንሞክራለን። አثر الله علماء اجمعين ይላሉ ترو الصدق وان رايتك الهلكه فيه فان فيه النجات وان رايت الهلكه فيه فان فيه النجات اونتن ብቻ ለመናገር اونتن ብቻ ለመፈጸም ሞክር አደጋ እንኳ ቢታይ በዛ اونት ውስጥ ነጃ መውጣት የምትችለው በዛ አውነት ውስጥ ነው ይላል። ተግባባ? አደጋ ሊመስል ይችላል ያ አውነት መናገር የሚያመጣብህ ችግር ያለ ይመስላል። ግን ችግሩንም ተቀብለህ መወጣትህ ነው ነጃትህ እንጂ ዋሽተህ ያንን ነገር ማምለጣ አይደለም። ተግባባናል? በጣም አደጋ ነው የሚሆነው የበለጠ ሌላ ችግር ውስጥ ልትወድቅ ትችላለህ። አብዱል ቃድር ጂላን ረህመቱላሂ አለይ ከእስላም ዑለማዎች ትልልቅ ዑለማዎች ውስጥ ነው የሚመደቡት በልጅነታቸው ዒልም ለመቅራት ወጡ ይላል። እናታቸው 40 ዲናር ሰጠቻቸውና በልችን ያዝ ግን አንድ ነገር ልምከርህ አንድም ጊዜ እንዳትዋሽ ውሸት የሚባል ነገር እንዳትናገር እውነት ብቻ ተናገር ብላ እናትየዋ ቃል አስገብታ ላከቻቸው ልጅ ይያሉ ማለት መንገድ ላይ ሽፍታ አገኛቸውና ስንት ሳንቲም ይዛሃል አላች 40 ዲናር አሉ። ይቀልዳል ነይድ ዝም ብላላቸውና እንዴት እነቱን ይናገራል 40 ዲናር ብሎ ነው አሳለፋቸው። ሌላ ሽፍታ ያዛቸውና ስንት ሳንቲም ይዛሃል ስንት ይዛሃል አላቸው 40 ዲናር አሉ። እንዴት እነት ክልትናገር ቻልክ አላቸው እናቴ ከኔ ጋር አህድ አለኝ እናቴ ጋር አሉት ልጅ ይያሉ አላ አክذب ምንም ነገር እንዳልወሽ ቃል ገብቻለሁ ለእናቴ ለዛ ነው ሐቁንም ነግራሉ። ከዛ ለሽፍቶች አለቃ ወሰደና አገናኛ እይ በጣም ይገርም ጻ ነው ስንት ዲራባልስ ስንት ምናልባት 40 ዲናር አለኝ ብሎ ለሽፍቶቹ አለቃ ይነግረዋል። ለምን ደግሞ ይጣዋል ለሽፍቶቹ አለቃ አብዱል ቃድር ጂላልን ይጠይቃቸዋል። አይኔ አላህ እኔ ለናቴ ቃል ገብቻለሁ ምንም ነገር ላልዋሽ ቃል አስገብታኛለች ለዛ ነው እነቴን የነገርኩ ሲሉት ያ የሽፍቶች አለቃ በጣም አለቀሰ ይላሉ። ሱብሃንአላህ አንተ እናትህ ጋር ያለህን ሐቅ ጠብቀሃል እኔ ግን አላህ ጋር ያለኝን

አንድ ክስተት አለ እጅግ አስተማሪ የሆነ ታሪክ ነው ሰዎች ችግርም ላይ ሆነው እውነትን እንዴት መናገር እንዳለባቸው ስለሚያስተምር የተቡክ ዘመቻ ጊዜ ከነቢዩ አለይሂ ሰላቱ ወሰላም ጋር አብረው የዘመቱት ሰሃቦች ቁጥር 3000 ያክል ነበሩ 3000 ያክል ሰሃቦች አብረው ዘምተዋል ወደ የት ወደ ተቡክ የተቡክ ዘመቻው ራሱ የተካሄደበት ወቅት እጅግ ሐሩር የፀሐይ ሙቀቱ ከፍተኛ የሆነበት ጊዜ እርቀቱ ደግሞ ወደ 1000 ኪሎ ሜትር እርቀት ላይ ነው ያለው ተቡክ ከመዲና ተቡክ 1000 ኪሎ ሜትር እርቀት ላይ ነው ይህንን እንግዲህ ግመል ያለው በግመል ፈረስ ያለው በፈረስ የሌለው በእግሩ 1000 ኪሎ ሜትር መጓዝ አለበት ነብዩ አለይሂ ሰላቱ ወሰላም በሌሎች ዘመቻዎቻቸው እሚዘምቱበትን ቦታ በትክክል አይናገሩም ረሱላህ ሰለላሁ ኢንፎርሜሽን ጣላት ጋር እንዳይደርስ በማሰብ በሚስጥር ነው የሚዘምቱት የተቡክ ዘመቻ ጊዜ ግን ተናግረዋል የት እንደሚሄዱ በትክክል ተናግረዋል ይታወቃል የት እንደሚሄዱ ስለዚህ ጉዞው ከባድ መሆኑን ያወቁ ሙናፊቆች ዑዝር እየጠየቁ ቀሩ ብዙ ሰዎች ቀሩ ዘመቻው ጋር ሳይሄዱ ማለት طبعا عذر يتيقوت بحالا نو مجمريا قروا كلهم سوج مالتنا منافقوچ بمولو 3 صحابوچ گن 3 صحابوچ اونتهنيا صحابوچ نبرو عليهدم طورنتو گاد يقربت مكنيات يلاچو براساچو پرسنال مكنيات براساچو دكمت قروا يان اونتاچون انديت تگافتو يميلون نو مياساي ي صحابي كعب بن مالك بالر رضي الله عنه كعب بن مالك الانصاري يا انصاري هنا كعب بن مالك كعب بن مالك كلن ما عينت زججت اتناقوال فرس غستوال عقم الله غنزب الله سنق ما ياز يخلال كلن من غير ما موالات يخلال كعب بن مالك ነገ ዛሬ ዘጋጅና ወጣለው ሲል የረሱል አለይሂ ሰላቱ ወሰለም ሰራዊት ተንከሳከሰ ከመዲና ወደ ተቡክ በቃ ነገ ደርስባቸዋለው ሲል ከነገ ወዲያ ደርስባቸዋለው ሲል እየራቁት ሄዱና መጨረሻ ተስፋ ቆርጦ ቀረ ከዓብ ኢብኑ ማሊክ ከዘመቻው ሳይሄድ ቀረ መዲና መንገድ ላይ በመዘዋወርበት ጊዜ መዲና ከተማ ላይ የማያቸው ሴቶች ህፃናትና ሙናፊቅነታቸው የታወቁ ሰዎችን ብቻ ነው አለ እ ሁሉም ሰሃባ ሂዷል የቀረማን ነው ሙናፊቆች ናቸው የቀሩት ወይም ደግሞ ደካሞች እግራቸው መንከሳከስ የማይችሉ የመሳሰሉ ሰዎች ዑዝር ያለባቸው ሰዎች ብቻ ነው የቀሩት ተቡክ ዘመቻ ተገባዶ እዛው ዘመቻው ላይ በጣም የሚገርም ክስተት አለ እዛው ዘመቻው ላይ ረሱል አለይሂ ሰላቱ ወሰለም እያንዳንዱን ሰሃባ ማን እንደቀረፉ ያቃሉ ረሱል አለይሂ ሰላም ከ3000 ሰሃባ ውስጥ ከዓብ ኢብኑ ማሊክን አስተውሰው ጠየቁ ረሱል አለይሂ ሰላም ምነው ከዓብ ኢብኑ ማሊክ የት ሄዳሉ ከ3000 ሰራዊት ውስጥ ከዓብ ኢብኑ ማሊክን አስተውሰው ነው የጠየቁት ረሱል አለይሂ ሰላም እሱማ ምን አላንዱ በቃ ያትክልት ቦታው ፈረሱ ምኑ እሱ አታልሎት ነው አይቀር አለ ሙዓዝ ኢብኑ ጀበል ምን አለ ላ ያ ረሱላህ እኛ ምናቀው እሱን በጥሩ ሰውነቱ ነው እንደዚህ አትበላለ ለወንድሙ ተከላከለለት እዚህ ሆኖ ማለት እ በመጨረሻ ዘመቻው ተገባዶ ረሱል ሰለላሁ ዐለይሂ ወሰለም እና ሰሃቦቹ በሚመለሱበት ጊዜ ከዓብ ኢብኑ ማሊክ ፍርሃቴና ጭንቀቴ ጨመራል ምን ይዋጠኛው ረሱላህ ሰለላሁ ዐለይሂ ወሰለም ሲመጡ ምንድነው ምላቸው ስለዚህ ውሸት ማፈላለኩ ጀመርኳል እ እንግዲህ አያሻለ ሰሃቢ ነው ወማዓ ዳሊክ አለይ ሰውነን ደግሞ እንደ ሰው ደግሞ ያ ነገር ሊኖር ይችላል አለ ምን አትሐረል ክذب እስኪ ምን ብላቸው የበለጠ ላሳምናቸው ይችላልው ብዬ ውሸት ማሰብ ጀመርኩ በሌላ አነጋገር ቤተሰቦቹንም ሁሉ ሰብስቦ እስኪ ውሸት ምን ብላቸው የበለጠ ላሳምናቸው ይችላልው ውሸት አዋጡ ማለት ነው እንዲስ ከማለት ድረስ درسኩ በጣም ጨነቀኛል ረሱል አለይሂ ሰላቱ ወሰለም እንዲከፉብኝ አልፈለኩም ስለዚህ ማምለጫ ውሸት ማሰብ ጀመርኩ فلما عاد رسول الله صلى الله عليه وسلم سملس رسول الله صلى الله عليه وسلم وشيتي كله طفى بيني انا بقى اونتين مناገር አለብኝ ብዬ ወሰንኳል እንት ይተዋሻቸዋለሁ رسول الله صلى الله عليه وسلم እኔ ዛሬ ውሸት ብነግራቸው ነገ ወህይ ወርዶ ቢያጋልጠኝስ ዝሬ رسول الله صلى الله عليه وسلم አልዋሻቸው የሚመጣውን ነገር እቀበላለሁ ያን ለመቀበል ዝግጁ ነኝ ግን አልዋሽም እውነቴን ነው የምናገረው ብዬ ወሰንኳል منافقوچو በሙሉ እየመጡ ለረሱል አለይሂ ሰላቱ ወሰለም سامحني يا رسول الله اعذرني يا رسول الله ني ቅርበለኝ يا رسول الله እንዲሁኝ ነው እንዲ ችግር አጋጥሞኝ ነው አሞኝ ነው እንዲሁኝ ነው ቤተሰብ እንዲሆነብኝ ነው የተለያዩ ምክንያቶችን እየሰጡ رسول الله صلى الله عليه وسلم عوفሏቸዋል በያም ጀደዱላቸው استغفار አደረጉላቸው الله ይማራቸዋሏቸው ويكل سرائرهم لله የውስጣቸው ለአላህ ተተው ረሱል ሰለላሁ ዐለይሂ ወሰለም በዛሂር ብቻ በሚሰጡት ምክንያት ተቀባይነትን አገኙ ተግባብተና የውስጣቸውን ግን ለአላህ ተው ረሱል ሰለላሁ ዐለይሂ ወሰለም በቃ ውስጣቸውን አላህ ያቃል ወነታቸውን ነው ውሸታቸውን አላህ ያቃል ግን እኔ በሚትሉኝ ተቀብያቸዋለሁ ብለው ኢስቲግፋር አደረጉላቸው ረሱል ሰለላሁ ዐለይሂ ወሰለም እኔ ገባሁ አለ ከዓብ ኢብኑ ማሊክ ስገባ ረሱል ሰለላሁ ዐለይሂ ወሰለም የቁጣ ፈገግታ ፈገግ አሉ። ምን ሆነ ነው አንተ ሲቀረህ አሉኛ። أمشتريت جملا جديدة؟ أمشتريت ألم تكن قد ابتعت ظهرك؟ قال الرسول صلى الله عليه وسلم. አዲስ ግመል አልገዛህም ነበር እንዴ? ለዚሁ ዘመቻ ብለህ ተዘጋጅተህ ነበርም እንዴ? ለምን እንደነ ይቀረህ قال الرسول صلى الله عليه وسلم. والله على يا رسول الله صلى الله عليه وسلم والله لو جلست عند غيرك كانت وجه بهنا سو زند تقمچ بيون نوراهن انت بات هون نورو انت يا رسول الله علاچو من ملوك الدنيا كدنيا ملوكوچ است نغستات است كاندو فيت تقمچ بيون نوراهن لرايت اني ساخرج من سخطه بعذر كذا نغس قطا ምክንያት ፈጥሬ ማምለጥ ይችላል ነበር لقد اوتيت جدلا له ምክንያት ፈጠራን አላህ ሰጥቶኛል በጣም አقل ፈጣን ነው አላችሁ ለረሱል الله صلى الله عليه وسلم ولكن يا رسول الله لئن حدثتك اليوم حديثا ترضي به عني اهون انتن የሚያስደስت وشيت واشيچي كانت فيت بوش لا يوشكن الله ان يسخطك عني እፈራለሁ እኔ አላህ በኔ ላይ ጥላቻ እንዳይለ በቃ እኔ እንድጠላኝ እንዳያደርግ እፈራለሁ ያን ውሸት አጋልጦኝ አላህ እንድጠላኝ ቢያደርግስ ያን እፈራለሁ አለ ወለኢን حدثتك حديث صدق እውነት ነገር ብናገርህ ደግሞ አሁን እውነት ነገር ብነግርህ ያ رسول الله تجد فيه علي በኔ ቅር ብትሰኛ አንተ ያላህ ነብይ اني لا ارجو من الله فيه عقبا الله زند መጨረሻዬ እንዲያሳምረው ለምነዋለሁ አላህ አንተም ብትከፋብኝም الله መጨረሻዬ እንዲያሳምርልኝ ለምነዋለሁ اما هذا الرسول صلى الله عليه وسلم ان ምክንያት ከሰም በኋላ ووالله ما كان لي من عذر بلواتشوال بالله ملالو انت الله ملكتኛ እኔ ምንም ምክንያት የለኝም የቀረሁበት በቃ ምንም ምክንያት የለኝም من يبالو ترسل الله صلى الله عليه وسلم اما هذا قالوا يسو فقد صدق اونت تناغروال قم حتى يقضي الله فيك الله بانت لا يفرجون اسك يستلالف تنس من يمله نغير يلي يقر ليلوتم ما يشلون مكنيات على قرو ما علم ني زم ليلوتم ما يشلون مقطات علبت مكنياتهم ما يرجع علبت زمچا قرطوال سلازي تنس الله فرجون اسك يسدرس قالوا الرسول صلى الله عليه وسلم كعب بن مالك إهنن أونات سنناجر ቀጥቶ የሚመጣውን ቅጣትም ለመቀበል ያወስኗል ማለት ነው አይደል እንዴ? ቅጣትም ደግሞ ሊኖር ይችላል። አንድ ሰው እነቱን ተናግሮ ቅጣት የለም ማለት አይደለም። ላጠፋው ነገር ሊቀጣ ይችላል። ካዕብ ኢብኑ ማሊክ ባለመዝመቱ ላጠፋው ነብዩ አለይሂ ሰላቱ ወሰለም ማንንም ህብረተሰቡ ውስጥ አሉ አንድም ሰው እንዳናግራቸው እነኚህን ሰዎች አሉ። ሶስቱን ሰዎች ሶሻል አውትካስት ማህበራዊ መገለል ማንንም ሰው እንዳናግራቸው ሰላም እንዳይላቸው አላህ ፍርዱን እስኪያመጣ ድረስ። ተመልከቱ መስጂድ ይገባሉ አንድም ሰሃባ ሰላም አይላቸው። ያ አላህ ካዕብ ኢብኑ ማሊክ ምን ይላል ወደ ረሱል አለይሂ ሰላቱ ወሰለም መሄድና السلام عليكم يا رسول الله አላቸዋለሁ ይላል። ከዛ ቀስብዬ ከንፈራቸውና አለው ወአለይኩም ሰላም ብለው ከንፈራቸው መንቀሳቀስና አለመንቀሳቀሱን ለማየት ይላል። ረሱል አለይሂ ሰላቱ ወሰለም እንበምዞር ጊዜ በጨረፍታ ያዩኛል በሩቅ እሳቸው ማፍቀውታል ገብቷቸዋል። ግን ያላህ ተዛዝ ነው ማናገር የለባቸው። ከዛ ፊቴን ዘወር ሳደርግ ፊታቸውን ዘወር ያደርጋሉ አለይሂ ሰላቱ ወሰለም። በዚህ መልኩ ምን ያክል ቀን ቆዩ? 50 ቀን 50 የውመን 50 ቀን ማንንም ሰው አያናግራቸው። ሚስቶቻቸው hatta ውጡ ተባሉ ከቤት እንዳታናግሯቸው ተባሉ ከሚስቶቻቸውም ተራቁ። እነዛ ሁለቱ ጓደኞቼ ብቻ ይላል ካዕብ ኢብኑ ማሊክ እድሜያቸው የገፋና አቅም ስለሌላቸው ሚስቶቻቸው እንዲخدمዋቸው ግን አብራዋቸው እንዳይተኙ ተወሰነ። አንተ ግን ራስክን መካደም ትችላለህ ያላ ካዕብ ኢብኑ ማሊክ ከ50 ቀናት በኋላ አላህ Subhanahu Wa Ta'ala እንደተወበተላቸው እንደተመለሰላቸው ተውባቸውን እንደተቀበላቸው የሚያበስር አያ መጣ። ያንን አያ ማብሰር ብቻ አይደለም ለካዕብ ኢብኑ ማሊክ ትልቅ ደረጃ የሚሰጥ አያ ወረደ። ከ50 የስቃይ ቀናት በኋላ ማለት ነው ብዙ ፈተናዎችን ካለፈ በኋላ ካዕብ ኢብኑ ማሊክ አላህ Subhanahu Wa Ta'ala የነበሩበትን ሁኔታ ሲገልጽ የነበሩበትን ጭንቀት ሲገልጽ حتى اذا ضاقت عليهم الارض بما رحبت وضاقت عليهم انفسهم الى الله መሬት የመስፋቷን ያክል ጠበበቻቸው። መሬት በጣም ሰፊ ነች አይደል? የስፋቷን ያክል ስትጠብ ማለት እ መሄጃ ሲያጡ ሲጨነቁ ያኔ አላህ Subhanahu Wa Ta'ala فرج አመጣላቸው። يا ايها الذين امنوا توبه كادرجلاچو በኋላ اتقوا الله وكونوا مع الصادقين እናንተ ያመናችሁ ሰዎች ሆይ አላህን ፍሩ وكونوا مع الصادقين ከእውነተኞችም ተርታ ተሰለፉ እውነተኞች ሁኑ የሚል አያ ወረደ። ካዕብ ኢብኑ ማሊክ ምንድነው የሚለው انه من توبتي እኔ ከተውበቴ ጭምር ነው ከዚህ በኋላ አላ ወሐድተ ባዕደ ዛሊከ ኢላ ስድቀን ከማንም ጋር ባለኝ ግንኙነት እውነትን እንጂ ሌላ አልናገርም ከዛሬ ጀምሮ ይላል ካዕብ ኢብኑ ማሊክ። ሁለተኛው ሰበብ ምንድነው? የመጀመሪያውን ሰበብ ምክንያት ምናል ችግር ላይ ሆነን ከችግር ለመውጣት ስንል መዋሸት ይህ ራሱን የቻለ ችግር እንደሆነ አይተናል። ሁለተኛው ደግሞ ሊጀልብ المنفعه ችግር ላይ ሆነን ሳይሆን ችግር ላይ ሆነን ሳይሆን ጥቅም ፈልገን የሆነን ጥቅም ለማግኘት ስንል ዋሽተን ያንን ጥቅም ለማግኘት መሞከር። ይህ ከመጀመሪያው ምክንያት የባሰ ነው አይደል? ከመጀመሪያው ይብሳል። ምክንያቱም በመጀመሪያው አንድ ሰው ችግር ላይ ነው ችግር ውስጥ ለመውጣት ብሎ ያ ራሱ ችግር ነው በጣም ጥሩ አይደለም መዋሸት የለበት። ሁለተኛው ምክንያት ግን ችግር ላይም አይደለም ሰውዬው ጀልበል መንፈዓ የሆነ ነገር ለማግኘት ሲል ይዋሻል። አቡ ጀህል ትልቁ ምሳሌ ነው ለዚህ። አቡ ጀህል ነብዩን አለይሂ ሰላቱ ወሰለም ሙሸታም ይላቸው ነበር። አቡ ለሃብ ቅድም ተበለከን ያላቸው አይደል? እዛ እውነተኛ መሆናቸውን ስላረጋገጡልን እዛ ሙሸታም ማለት አልነበረም። አቡ ጀህል ግን ያ ረሱል አንተ መሐመድ አንተ ሙሸታም ነህ ብሎ ሲናገራቸው ነብዩ አለይሂ ሰላቱ ወሰለም አዝነው ዝም ቢሉታል አይደለም እንዴ? በኋላ ግን ለጓደኛው ምንድነው ያለ አቡ ጀህል? እነኒ አዕለም አንሁ ሳዲቅ አለ። እኔ አውቃለሁ እሱ እውነተኛ መሆኑን አውቃለሁ፣ መሐመድ እውነተኛ መሆኑን አውቃለሁ። ወላኪን የምናዑኒ አን ኡእሚነ ቢህ አለ። እኔ ግን ለማመን የሚከለክለኝ እሱን በእሱ ማመን የሚከለክለኝ አነ ቀቢለቲ ወበኑ ዓብድ መናፍ የአቡ ጀህል ቀቢላና የዓብዱ መናፍ የረሱል ስ ላ ሰለም ቀቢላ የተለያየ ነው። እሱ የሚያስበው በቀቢላ ደረጃ ነው። የዓብዱ መናፍ ቀቢላና የእኔ ቀቢላ አለ ፈረሰይ ሪሃን ተወዳዳሪዎች ነን እንሽቀዳደማለን አለ። የቁሉነ ሚና ከዛ እኛ ለምሳሌ ሁጃጆችን እናጠጣለን ሲሉ እኛ ደግሞ ካዕባን እናለብሳለን እንላለን። እኛ እንዲህ እናደርጋለን እኛ እንዲህ እናደርጋለን እያል እንወዳደራለን። መጨረሻ ላይ ሚና ነቢይ እያሉ እኛ እኮ ነቢይ ያለን አሉ። ፈአና ለና ብሄ የት እናመጣዋለን ነቢያ? በሁሉም ነገር እንሽቀዳደማለን። አንድ ነገር ሲሰሩ እኛም እንሰራለን፣ የሆነ ነገር ሲሰሩ እኛም እንሰራለን። አሁን ግን ነቢይ እነርሱ ጋር ወጣ፣ እኛ ነቢይ የት እናምጣ አለ። ስለዚህ ነቢዩን ማስተባበል አለብኝ። ተግባባን አለ። መንፈዓ እሱ የሚያገኘው የጎሳ ጥቅም አለ፣ የበላይነት አለ። ያንን ለመጠበቅ ሲል መዋሸት አለበት፣ ማስተባበል አለበት። ይህ በጣም አደገኛ የሆነ ነገር ነው። ሁለተኛው ሶስተኛው ምክንያት ደግሞ ከሁለተኛው የባሰ ምክንያት ነው። ለኢዳኢል አኸሪን ሌሎችን ለመጉዳት ሲባል መዋሸት። የመጀመሪያው ራስ ችግር ላይ ሆኖ መዋሸት ነው። ሁለተኛው ጥቅም ለማግኘት መዋሸት ነው። ሶስተኛው ሌሎችን ለመጉዳት መዋሸት ነው። ሱብሃንአላህ፣ ይህ በጣም ከባድ ነገር። ሌሎችን ለመጉዳት መዋሸት ጋር በተያያዘ የነቢዩላህ ዩሱፍ አለይሂ ሰላም ታሪክ በቂ ምሳሌ ነው። ነቢዩላህ ዩሱፍ አለይሂ ሰላም በልጅነታቸው 11 ወንድሞቻቸው ለመግደል በሚፈልጉበት ጊዜ እሳቸውን اقتلوا يوسف او اطرحوه ارضا يخلو لكم وجه ابيكم وتكونوا من بعده قوما صالحين كسو بحالا ترو سوچ تهونو زند አባታችሁም ወደናንተ ፊቱን ያዞር ዘንድ ዩሱፍም በጣም ይወዳልና የዛ ቅራት ያዛቸውና ግደሉት ተባባሉ። ይህንን ነገር ለማድረግ ሁለት ውሸት ዋሽተዋል ይላል። ሁለቱ ውሸት ምንድነው? አንደኛ ወጃኡ አባሁም ዒሻአን የብኩን፣ ከገደሉ በኋላ ማታ እያለቀሱ መጡ። በምሽት አባታቸውን እያለቀሱ ይመጣሉ። ወይ ወንድማችን ተኩላ በላው እያሉ። አንዱ የንግግር የተግባር ውሸት ነው፣ የንግግርም ውሸት አለ። ወጃኡ ዓላ ቀሚሲሂ ቢደሚን ከዚብ ይላል አላህ። ውሸት በሆነ የውሸት ደም ልብሱን ነክረው አንዷን ፍየል አርደው ደም አስነክተው ተኩላ በላው ብለው መጡ። ነቢዩላህ ዩሱፍ አለይሂ ሰላም ነቢዩላህ ያዕቁብ አለይሂ ሰላም ምንድነው ያሏቸው? ምንኛ ምትገርም ተኩላ ነች፣ ልብስ ሳትበላ የሰው ሰውነት የምትበላ። ልብሱ ምንም አልሆነም፣ ደም ብቻ ነው የተነገረ። ውሸት በጣም መጥፎ ነገር አለ። ያጋልጣል የሆነ ነጥብ ላይ የፈለከውን ጥንቃቄ ልታደርግ ትችላለህ። እውነት ጥንቃቄ አይጠይቅም፣ خلاص እውነት ስለሆነ። ውሸት ግን ከተለያየ አቅጣጫ ጥንቃቄ ይጠይቃል። አንዱ ያፈተልክና አዳ ይመጣል፣ እዛ በኋላ ችግር ይፈጠራል። አላህ ሱብሓነሁ ወተዓላ ይህን ነገር በማድረጋቸው ምክንያት 20 ዓመት መከራ አዩ፣ አይደለም እንዴ? 20 ዓመት ስቃይ አዩ። ከዛ በኋላ ነው ነብዩላህ ዩሱፍ አለይሂ ሰላም ከዛ ከነበሩበት ቦታ ወደ ተሻለ ሊያመጧቸው የቻሉት። እዚህ ጋር ቁርአን አንድ አገላለጽ አለው፣ በጣም የሚገርም። ውሸታም ሰዎች ብዙ ጊዜ አታምነኝም እኮ ይላሉ አይደል? አታምነኝም ማለት እውነቴን ነው አታምነኝም፣ እንደዚህ እንደዚህ ሆነ ማለት መስላችሁ አለች የሆነች ውሸት ማለት ነው። የነብዩላህ ዩሱፍ አለይሂ ሰላም ወንድሞች ምን አሉ መሰላችሁ? ወማ አንተ ቢሙእሚኒን ለና ወለው ኩና ሳዲቂን አሉ። አባታችን እኛን እኮ አታምነንም፣ አንተ እውነታችንን ብንናገር አታምነንም አሉ። ውሸት ስለሆነ የሚያወሩት እምት በቃ የሆነ ነገር ውሸት ውሸትከን የሚያሳይ ነገር ማንጸባረቅ አይቀር እ وما انت بمؤمن لنا እኛን እኮ አታምነንም አንተ አባታችን ولو كنا صادقين እውነታችንንም ብንነግር አታምነንም ወንድማችንን ተኩላ በለው እ አራተኛው ምክንያት سببุล كذب للكذب ውሸትን ለመረገፍ የሚዋሽ ውሸት እ አንድ ሰው አንድ ውሸት ይዋሽና ያን ውሸቱን ለመደገፍ ሌላ ውሸት ይጨምራል ከዛ ሲልሲላ ይጀምራል ማለት خلاص አልቅም ያኛው ውሸት ደግሞ ሌላ ውሸት ሊፈልግም خلاص ሰውየው በውሸት ሀያት ይኖራል እ ይሄኛው ደግሞ ከላይ ከተጠቀሱት የባሰ ውሸትና ኢማን አንድ ላይ አይገኙም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም من بمي الحديثة فيما رواه إمام مالك سئل النبي صلى الله عليه وسلم نبي عليه الصلاة والسلام تطيق أيكون المؤمن جبان جبانا عند مؤمن فري لهوني جلال يا رسول الله عليه الصلاة والسلام فري لفري جلال فورنة لي مفرات وإم تأب كسوقار منام بطعم مفرا سوال لا عند ذالي هوني جلال قال نعم أهو مؤمن عند ذالي هوني جلال فري لهوني جلال قالوا ايكون المؤمن بخيلا مؤمن سستام ليون يشلال اندي قال نعم او سستام ليون يشلال ها فريله تبالو عند صحابي رضي الله عنه حسان بن ثابت يبالال يا نبي عليه الصلاه والسلام غطامي نبر ها يا نبي صلى الله عليه وسلم غطامياچو ان حسان طرنت ايودم نبر دم مايت ايودم እና ነብዩ ሰለላሁ ዐለይሂ ወሰለም የሴቶች ካምፕ አለ ሴቶች የሚቀመጡበት እዛ ጋር እንዲጠብቅ ነበር የሚያደርጉት ወንድ አለ እንዲባል ሐሳን ኢብኑ ታቢት የሱ ሰይፍ ሽዕር ነው ግጥም ነው ነብዩ ሰለላሁ ዐለይሂ ወሰለም ሚናካ ነገር ሲናገሩ ቆሞ ይገጥማል ስለ ነብዩም አለይሂ ሰላቱ ወሰለም አወድሶ ይገጠማቸዋል ኹሊቅተ ሙበራአን ሚን ኩሊ ዐይብን ከአንከ ቀድ ኹሊቅተ ከማ ተሻኡ ያለ خلقت مبرئا من كل عيب كعيب كله يصدع هنا تولدك انت اندفلك يتفطرك تمثل الله كعيب صدقك للولد لفطر يالك تمثل الله انت يا الله نبي يا لاچو سو اجك غطامي نبر غن يا نجر نبربت باند غزوه لاي صوفيا رضي الله عنها بنبرتشبت غزوه لاي اسا سيتوچو بالوبت اسون اسقمتو رسول الله صلى الله عليه وسلم بحالا عند مشرك سلا يمتا አረ ሂድና ግደለው አለችው ما افعل يعني እንደዚህ አላደርግም لو كان رسول الله صلى الله عليه وسلم يعلم ذلك ايهنم بيعقول رسول الله صلى الله عليه وسلم لما اجلسني في ذلك እዚ ያስቀምጡኝም ነበር አላ አ እንዲማደርግ ቢሆንም አዚ ያልቀመጥም ነበር አላ አረ ባክ ሂድ ብትለውም ቢያለ መጨረሻ እሷ ተቀበለችና ሰይፉን ይዛ ሄዳ ገደለችው ገላ መጣ ሰጠችውና በሊድና አንገቱን ቆርጠ ወሮረላቸው አለችው ለሙሽሪኮቹ እዛ ከነሱ ጀርባ ነው ያሉት ሙሽሪኮቹ አ ረሱል ሰለላሁ ዐለይሂ ወሰለም ይሄን ማድረግ ቢችል ኑሮ እዚህ አያስቀምጥም ነበር መጨረሻ ሄደችና አንገቱን ቆርጣ ወሮረችላቸው አሃ ነው ዑመር አሉ ማለት ነው ብለው ሸሹ ማለት እ ሱፊያ ያንን ብታድርገው ሴቶቹ ከፍተኛ ችግር ላይ ይወድቁ ነበር ማለት ነው እና ከሰሃቦችም ረሱል ሰለላሁ ዐለይሂ ወሰለም እንደየውዲባቸው እንደየተጠጣቸው ነው ስራ የሰጧቸው እንጂ ይሄ ሐሳን በቃ ችሎታው ያለው በዛ መልኩ እስልምናን ካድሟል ማለት በኺልም ሚለው ደግሞ ስስት ላይ አቡ ሱፊያን ብዙ ጊዜ በዚህ ይታወቃል ይላል አቡ ሱፊያን ወጭ እንኳን አይሰጥም ነበር ይላል ረዲየላሁ ዐንሁ አቡ ሱፊያን ወጭ እንኳን ለመስጠት እንትን ይል ነበርና ረሱል ዐለይሂ ሰላቱ ወሰለም ለሚስቱ ለሂንድ እንዳትጎጁ አድርገሽ ትንሽ ስራይቅ ብለዋል እንሽ ከኪዙ ወሰጅበት ብለዋል ከንቱኑ ከቡኽሉ የተነሳ ማለት ነው ሙእሚን በኺል ሊሆን ይችላል ፈሪ ሊሆን ይችላል ምናም ማለት ወላኪን ነብዩ አለይሂ ሰላቱ ወሰለም ቀጥሎ ተጠየቁ قالوا ايكون المؤمن كذابا مؤمن شيطان ሊሆን ይችላል እንደ ያ رسول الله ሲባሉ قال لا مؤمن አይዋሽ አያቻል ኢማን እና ኪዝብ አንድ ላይ አይሄድም ሙእሚን በፍጹም አይዋሽም አለ ረሱል ሰለላሁ ዐለይሂ ወሰለም لما تقال لياكل صدق تلك درجة عند الله ويتنال صدق optional قد دايد الله يمرجع قد دايد الله ونتن يا مهوننا على مهون سايهون ونتن يا مهون يقدر مكنياتهم اونت كإيمان غار نميقنانيو كذب دقمو كنفاء غار نميقنانيو الله يتبقى وشيت يمن بحارينو يمنافقوك بحارينو صدق دقمو يمؤمنوك بحارينو يتلاي أيو آياوكين كذيقار بتيازة يتلاي أيو حديثوكين آيتنا وشيت دقمو يمنافقوك بحاري كمهنو غار سووك بتلاي أي مكنيات وشيتن اندامي فتسمو مايتنا يمجمع ريو مكنيات كمأزق لموتات شجر درسو باتشو كشجر لموتات ولتن يوم مكنيات فكم لماغنيت سوستن يوم مكنيات سووشن آذا لمادرق آراتن يوم مكنيات دقمو وشيت لما دقف من واش وشيت النيني نقروش بمولو إن شاء الله إنيا ما سوق قدي من قبال شجروش ناتشو عند وشيت مكنيات مالتنا طيب إن شاء الله برنامجنا المستيات تكاللكنو كمقبئ إلى إن دالكوت إن شاء الله نياتشن من مهونا اللبت بلنا ونتنيا هنا زي مجلس لما نساتنا إن شاء الله حقيقة جزياتشن سووتن الله سبحانه وتعالى بودد وبوتا زي بوتا سنكمت راساتشن لووتن من نسات مجالا لبن إن شاء الله كني كنفسي جمرو ولاتشن بمنم ماينت هنيتا إن شاء الله ونتن ملاساتشن ملمد مجالا لبت وشيت بالقام ديقو ربطو يقبال ملاساتشن بفصل من ناجر مثال يلبن مشيتر يعني بما درجاتشن من ناجين يوم درجة دك مايتنا إن شاء الله إلى أعلى العليين وده كف وده على درجة من من من درس البتنا ميهون وناتن بتناجر نقول الله زند صادق صديق تبلن تتفن زاد درجة على مدرسة مثال يلبن إن شاء الله بس ما نوي من التكم الله بكامك أنا في تاتشو كم يا بروس وجه الله يادرجن ፊታቸው በውሸት ከተቆሩ ሰዎች አላህ አያድርገን አላህ ይጠብቀን ሁላችንም በእያለንበት ኢንሻአላህ ነጋዴውም በንግድ ቦታው ስዲቅ መሆን አለበት አታጅሩ ሰዱቅ مع السفرة الكرام البررة الى النبي صلى الله عليه وسلم እውነተኛ የሆነ ነጋዴ ሰዱቅ የሆነ በትክክል የሚነግድ እውነተኛ የሆነ ማይዋሽ ያለውን የእቃ ባህሪ በትክክል ለሰዎች የሚገልጽ ይህ ቃ እንዲን ዳይነት ችግር አለበት ብሎ የሚናገር በትክክል ሐቅ የሚሰራ ነጋዴ مع السفرة الكرام البررة ከታላላቅ መላእክቶች ተርታ ነው የሚሰለፉ ደረጃው የነሱ የመላእክቶች ደረጃ ነው ያለው ተማሪውም ደግሞ ኢንሻአላህ ትምርት ቤት ላይ ሲድቅ ያስፈልጋል ፈተና በመንሰራበት ጊዜ ከጓደኛ መቆረጅም ይሁሉ ክድብ አይደለም የኛው ጥይት አይደለም ማለት ነው በሰው ጥይት ነው ያለፈን ያለ ነው لمسو ممهر ايو على ايو سايهون تماريو بصدق اللهن فرتو بتككل مسرات مچال اللبت سراتن يوم انجز سراتن يوم بصدق مسرات مچال اللبت يساعت ماكبري مسات سلوت النقروج انيا مسلموش ارعامهن مچال اللبن اقول قولي هذا واستغفر الله لي ولكم وجعلني وإياكم من الذين استمعون القول فيتبعون أحسنه ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم بيض وجوهنا يوم تبيض الوجوه اللهم بيض وجوهنا يوم تبيض الوجوه اللهم بيض وجوهنا يوم تبيض الوجوه سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم